والله إني مجمرة سموها بتنقرني بسماوي تصافو بفيت متقراو نبرتشو نلكل نلكل نو اجيشاو تشستي اساين هتي اجيشاو تشي بسماوي تصافو نلكل نو نلكل نام علش يلتشم ايش السوا كليلتش ام محمد أم محمد أهونم ست قرأي قويتشو كولتهم أندو قرآن يقرأ لنا إن يوم الفصل كان ميقاتا بلو يجمر له إن شاء الله كان يقال لك شو أندموش الشيستي إجاتشونا ساين إن يوم الفصل كان ميقاتا بلاتشو إجال أيهم سكهون درس أعوذ بالله من الشيطان الرجيم إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا فتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا طاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا جزاكم الله خير الجزاء السلام عليكم ورحمة الله وبركاته شكرا أم بلال يعني أم محمد يالكوت أم بلال مالتنو يا وانا بدشنو بهولة السمية قبات بارك الله فيك الله يتأمر لش ما شاء الله ترو أكرار تجويد بمول لو أكرار نو يكراتشو إشي وندموش انجديستي إن يوم الفصل بلن إن نجمر أوكي بنقراتشن تفسير كما جمري بفيت يوم القيامة بزو سموش علات النزي سموش سوي ستات يهكان سوي ست أو سما دلم الله راسه بقرآن ليوم القيامة بزو سموش نويت يستو كن السوستي عندان دلنقراتشو عندان دل سموش إنيا من نوكو يوم الآخرة يوم القيامة وبس عدلم قرآن قن ببزوك على تارغو ياك أن من أين بحريات دلو من دمي كست من دمي مسل بس وارغو بزو سموش نو يسطات يوم القيامة مغناتهم تلك أن بتقام بتقام تلك أن سلهونا نو مثلا تسمى يوم الصاخة يوم الصاخة بقرآن الله فإذا جاءت الصاخة ياتش صاخة يمتبالو ست متى ما نج يوم القيامة لمن صاخة تبالج ምክንያቱም እዛ የምትሰማው ድምፅና በጣም በጣም ብርቱ ከመሆኑ ጆሮሆን የጆሮህን ከበሮ ይቀዳል። ሳኻ ማለት ጆሮህን ይጎዳል። እዛ የምትሰማው ድምፅና የሚሰማ ነገር በጣም እንትን ህፃን ሽበት የሚያወጣበት ነገር ነው የምትሰማው። ሳኻ ማለት ጆሮህን የሚዘጋ ማለት ነው። እሺ፣ ሌላ ደግሞ የውመል ዋቂዓ ደግሞ ተብሎ ይጠራል። የውመል ቂያማ ኬት በሱረት ልዋቂዓ እንዲያውም ሱራ ካሚላ ሱረት ልዋቂዓ ተባለች። ኢዛ ወቃዓት ልዋቂዓ ያኒ የውም ልቅያማ ማለት ነው። ሶስተኛ የውም ጣመት ልኩብራ የውም ጣመት ልኩብራ የውም ልቅያማ ማለት እዩ። የቁል ስብሓን ታላ ፈኢዛ ጃአት ጣመት ልኩብራ የውም ልቅያማ ማለት ነው። ለምሳሌ እኔ ሁለት ስም ነው አለኝ። ኢብራሂም ስራይ ትሉኛላችሁ፣ አንዳንድ ጊዜ ደግሞ አቡ ሙሐመድ ትላላችሁ። ሁለቱም እኔን ነው፣ ሌላ የለም። አቡ ሙሐመድ 39 እኔ ነኝ። ሼክ ኢብራሂም ስራጅ ካያችሁ እኔ ነኝ። የውም አልቂያማ ደግሞ ብዙ ያኒ ከሰላሳ በላይ ስም አላት። እኔም ጠቅስላችሁ አሁን ሰባት ስምንት ብቻ ነው። የውም ጣማ ፈኢዛ ጃአት ጣመት ልኩብራ ጠይብ። የውም አልቃሪዓ አልቃሪዓ ይህች የውም አልቂያማ ማለት እኮ ነው። መልቃሪዓ ምንድን ነሽ? ይህ ቃሪዓ ታውቃላችሁ? ስለ ቃሪዓ አላህ ስብሐ ወተዓላ በጣም ኤግዛጀሬት አድርጎ ሲገልጽ ወይም ደግሞ በጆሯችን ገብቶ በደንብ እንሰማ አልቃሪዓ አለ። ረባካችሁ ስለ አልቃሪዓ የምታውቁት አለ ወይ? አልቃሪዓ፣ መልቃሪዓ፣ ወማ አድራከ መልቃሪዓ ሶስት ጊዜ ደገመው። ምክንያቱም ትልቅ ቀን ነው፣ አስደንጋጭ ቀን ነው፣ በጣም የሚያሰቃይ ቀን ነው። ታውቃላችሁ ወይ እያለ የውም አልቂያማ ማለት ነው። እሺ፣ አምስተኛው አልጋሽያ። ጋሽያም የውም አልቂያማ ስም ነው። ሀል አታከ ሐዲሱ አልጋሽያ ውጁህ የውመኢድን ብሎ ይቀጥላል። ጠይብ፣ የውም አልቂያማ አልሓቃ ተብላ ትጠራለች። አልሓቃ በል አልሓቃ ሁለት ጊዜ ነው ሶስት ጊዜ ነው የደገመው አላህ ሱብሃነሁ ወተዓላ። አልሓቃ የውም አልቂያማ ማለት ነው። መልሓቃ ይህን ቀን ታውቃላችሁ ወይ ብሎ አላህ ስብሐ ወተዓላ በአጋኖ እንትን የጻፈው ነው። የውም አልሒሳብ ይባላል። የቁል ስብሐ ወተዓላ ሃዛ ማ ቱዓዱነ ሊየውም አልሒሳብ። የውም አልሒሳብ ትባላለች። ያ ቀን የውም አልሒሳብ ተብሎ የውም አዲን፣ የውም አዲን ተብሎ የውም አልቅያማ ማለት የውም አዲን ማለት ነው። ማሊክ የውም ዲን እያከ ናዕቡድ የምንለው ማሊኪ የእሱ ቀን አዛዥና አስተዳዳሪ የቱ ቀን? የውም ዲን። የውም ዲን ማለት ያኒ እኛ በሰራ ነው የምንከፈልበት ቀን ማለት ነው። ጠይብ፣ ሌላ ዘጠነኛው የውም አልፈስል። የውም አልፈስል ምን ማለት ነው? አሁን አሁን አሁን በእጃችን ያለው ኢነ የውም አልፈስል። የውም አልፈስል ማለት የውም አልቂያማ ነው። ምን ማለት ነው የውም አልፈስል? በሐቅና በባጥል በአዱንያ የሚካሄደው የነበረው ፍርዱ የሚያገኝ ነገሩ። ፈስል ማለት ለምሳሌ እኔና አቡ አንስ እንከራከራለን፣ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። አንዱ ትልቅ ሰው ይመጣና ፈስል ይቆርጠዋል፣ ነገሩ ያስታርቀናል፣ ይህ ነው ብሎ ቁርጥ ያለ መልስ ይሰጣል። ይህ ማለት ነው። ጠይብ የውም አልወዒድ የቀጠሮ ቀን ያኒ አላህ ስብሐ ወተዓላ የወሰነው የቀጠሮ ቀን አለ። ወኑፊኸ ፊሱሪ ዛሊከ የውም አልወዒድ ይላል አላህ ስብሐ ወተዓላ። ጠይብ አስራ አንደኛው ስም የውም አልኹሉድ። የውም አልኹሉድ ተብሎ ይጠራል የውም አልቂያማ። የቁል ስብሐነ ወተዓላ እድኹሉ ፊ ሱረት ቃፍ እድኹሉሃ ቢሰላሚን ዛሊከ የውም አልኹሉድ። ያ ኹሉድ የውም አልኹሉድ የሚባለው የውም አልቂያማ ነው። የውሙን ዓዚም ተብሎ ደግሞ የውም አልቂያማ ይጠራል። ቁል ኢኒ አኻፉ ኢን ዓሰይቱ ረቢ ዓዛበ የውሚን ዓዚም የውም አልቂያማ ማለት ነው። የውም አልሐስራ የንድ ያኒ የጸጸት የምትጸጸትበት የቁጭትና በጣም የጸጸት እንትን ቀን ነው የውም አልሐስራ። የቁል ስብሓነ ወተዓላ ወአንዚርሁም ንገራቸው ያ ሙሐመድ አስጠነቅቃቸው የውም አልሐስራ የጸጸት ቀን አለ አሁን የሚያደርጉት በጣም የሚጸጸቱበት ቀን ማለት ነው። ወአንዚርሁም የውመ ልሐስረቲ ኢዝ ቁድየ ልአምር ወሁም ፊ ገፍለቲን ወሁም ላ ዩእሚኑን በሱረት መርየም። እሺ የውመ ልኹሩጅ ከመሬት የምንወጣበት ቀን ተብሎ የውመ ልቅያማ ይጠራል። የቁል ስብሓነ ወተዓላ የውመ የስመዑነ ሰይሐ ብልሐቅ ذلك يوم الخروج. طيب الساعة تبلات تطرالج ساعة مالت يوم القيامة إن الساعة آتية آتية أكاد أخفيها يوم الساعة يمساسلو إني هون يتقس كل شو أسرارات أسرع مست سموش اسكسلاسة يدرسالو الله يوم القيامة بسلاسة أينت كألنو يقلسات. أوكي سلزي حقيقة هلو دمو የየራሱ ትርጉም አለው። ይህች ነው የውመል ቂያማ። ኢዘን ንጀምር እስቲ። የቁል ስብሓነ ወተዓላ ኢነ የውመል ፈስሊ ካነ ሚቃታ ሁና። ተፍሲር ከመጀመሪያ በፊት ወንድሞችና እህቶች አንድ ትልቅ ነገር ልናገር ፈልጋለሁ። ለምሳሌ በምሳሌ እስቲ ልጀምረው። 10 ሰዎች መስጊድ ገቡ። ለምን? ሊሰግዱ። ኢማን አላቸው፣ በጣም ከባድ ኢማን አላቸው። ገቡ፣ ሰገዱ። አንድ ሼክ መጣና ሙሐደራ አደረገ። ሙሐደራው ሰምተው ሲወጡ ካፊሮች ሆነው ወጡ። አያስደነግጥም ይህ ነገር? ሊሰግዱ በነገራችን አለሁ የለሁም? ጸጥ አላችሁ? አለሁ። ኦኬ፣ ይህን ጥያቄ መጀመሪያ እንትኑ ስሙ። 10 ሰዎች መስጊድ ውስጥ ገቡ። ለምን? ለመስገድ። ሰገዱ፣ ሱናውም ዚክሩም በሙሉ አደረጉና ከመውጣታቸው በፊት አንድ ሰው ሙሐደራ አደረገና ደርሱን ሰምቶ ሲወጡ 10ሩም ከፍረው ወጡ። እንዴት ብትሉኝ፣ ያ የተደረገው ሙሐደራ ከቁርአን ከሱና ነው፣ ግን ጭንቅላታቸው አእምሯቸው መቀበል አቃታቸው፣ አልዋጥም አላቸው። ነገሩ ከቁርአን ነው፣ ከሐዲስ ነው። ምንም አይነት ውሸት የሌለውና ሀቅ የሆነ ነገር ነው ሼኹ የተናገረው። ላኪን ሰዎቹ ምን ኢማናቸው ነው ضعيف የሆነው ወይስ ሪም ضعيف የሆነው አልተቀበለውም። እየተጠራጠሩ ወጡ፣ ካፊሮች ሆኑ ወጡ። እዚህ ላይ ተስማማን ወንድሞች? አሁንም እኔ የምፈራው 250 በዳሩ ሰላም ሰዎች አሉ። ሙእሚኖች ናቸው፣ አልহামዱሊላህ ሰግደው አምነው ነው የመጡ። እኔ አሁን ሙሐደራ ሳደርግ ከፍረው እንዳይወጡ በጣም ፈራለሁ። ይህ ነው ማስጠነቅ፣ ከፍራችሁ እንዳትወጡ። ሌሽ ለምን ብትሉኝ፣ አሁን የምትሰሙት መጀመሪያ 100% የአላህ ንግግር ነው። ወላኪን አንዳንድ ነገር አለ፣ ኢማናችን ضعيف ስለሆነ በጣም ያጠራጥራል። ጠይብ አላህ ያለው ከተጠራጠርክ ደግሞ ጀሚዕ ልዑለማ የተስማሙበት ከእስልምና ያስወጣሃል። ጠይብ ለምን ስትጠራጠራለህ? ጭንቅላት ስላልተቀበለው ነው? ኧረ መቼ የአኼራማ የአኼራ ነገር መቼ ነው ጭንቅላታችን የሚቀበለው? አይቀበለውም። ለምንድን ነው አላህ ስብሓነ ወተዓላ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ያለ ለምንድን ነው? ባላዩትና ባልሰሙት በጣም ድንቅ የሆነው ነገር የሚያምኑት እነሱ ናቸው ሙእሚኖች ያለው። ለምን? ገይብ እኮ ነው ይህ ነገር። መቼ ነው የአኼራ ነገር ጭንቅላታችን የሚቀበለው? አይቀበለውም። አንተ ግን ተቀበለው። ሑረተ ልዐይን 60 ክንድ ቁመት ዋሲልህ 60 ክንድ። አንተ ስንት ክንድ ነህ? 3 ክንድ። ያንተን 30 እጥፍ ነው። ናዓም 60 ክንድ ምን ላደርጋት ነኝ? ይህ ደግሞ ዝም ብሎ በቃ ኤግዛጀሬሽን ካልክ በልብህ እንኳን ይህን ካሰብክ ከእስልምና ያስወጣሃል። ወንድሞችና እህቶች በጣም ስለምወዳችሁ እኔም ወደው ነገር እንድትወዱ ፈልጋለሁ። እኔም ወደው ምንድን ነው? ወላሂ አላህ የሰጠኝ ነገር ወአማ ብኒዕመቲ ረቢከ ፈሐዲስ ነው። ቁርአን ከሱረት አልፋቲሓ ጀምሮ እስከ ሱረት ናስ ያለው ነገር ቁርአን ያለው ነገር ቀይ ነገር ወይም ጥቁር ነገር ነጭ ነው ካለ እኔ ነጭ ካለው ነጭ ነው ምለው። በአይኔ ጥቁር የሚያየው ቁርአን ግን ላ ነጭ ነው ካለኝ፣ ናዓም ነጭ ነው፣ አይኔ ግን ስህተተኛ ነው ነው ምለው። በዚህ አይነት እምነት ከሄዳችሁ ቁርአን በረካ ያደርጋል፣ በልባችሁ፣ ቁርአን ብርሃን ይሆናል በልባችሁ። ላኪን ያንተን አቅል የሰጠህ የተፈላሰፍክ ግምት ከሰጠህ እንዴት ይሆናል የሚል ሀሳብ ከሰጠህ ትጠፋለህ። ተስማማን ወንድሞች? አቡ አኒስ አላህ፣ አቡ አኒስ፣ አቡ አኒስ እባክህ የኔ ወንድም አሁን ያልኩት ነገር እስቲ ባንተ አማርኛ አድርገህ ጠቀስ አድርግላቸው። እውነቴ ነው፣ እኔ ጥሞና እንዳገኝ አሁን ያልኩት ነገር በደማቸው ውስጥ እንዲገባ እስቲ ድገምላቸው። ማይክ ፍሪ ላንተ አቡ አኒስ። ለኒን አሜሪካ፣ ራሽያ፣ ምን ምን ምን ምን የተፈጠሩ ሰዎች የማያውቁት ነገር ሰምተውት የማያውቁ ነገር እኛ ስንሰማና ስናቅ ምስጋና ይድረሰው ጌታ፣ ወላሂ ምስጋና ይድረሰው። አሁን አላህ የምናገረው በሱረት አማ ወላሂ ብዙ ሰዎች በል 95% የዓለም ህዝብ የማያውቁት ነገር ነው። አላህ ያሳወቀን ግን ምስጋና ይድረሰው ነው የምንለው። እንጀምር። ኢነ የውመ ልፈስሊ ካነ ሚቃታ። የውመ ልፈስል ማለት እንዳልኳችሁ ፈስል በሁለት መከፈል ነው። የውመ ልቅያማ አልሙሒቁ ወልሙብጥል ያኒ እውነተኛ ሰውና የተዘለመና የዘለመው ሁለቱም የየራሳቸው ክፍያ የሚወስዱበት ቀን ነው። ፈስል ኸላስ ተቆረጠ ነገሩ ተወሰነ ማለት ነው። ወልሙሕሲን ወልሙሲ ፈዩጃዛ ኩሉ ኢንሳን አላ ሐሰብ ዓመሊሂ። የየስራችን በየስራችን የምንከፈልበት ቀን የውመ ልፈስል ይባላል። ያ እኽዋ እኔ አንድ ነገር ልንገራችሁ። ለው ለም የኩን የውመ ልጀዛ የውመ ልፈስል የውመ ልቅያማ የሚባለው ነገር ባይኖር ኖሮ ላ ፊ ዱንያ ወላ ፊ ልአኺራ ከይፈ ካነት ዱንያ ሰቱስቢሕ፣ አዱንያ እንዴት ትሆን ነበር? የውመ ልቅያማ ባይኖር ኖሮ ያኒ መጥፎ ያደረገው የሚከፈልበት፣ ጥሩ ያደረገው የሚከፈልበት፣ የተጣሉ ሁለቱም እዚህ ተዘልመው እዚህ በጣም የሚረዳቸው ሰው አጥተው የውመ ልቅያማም እንደዚህ አይነት የሚረዳው ሰው ከሌለ የአዱንያ መኖር ምን አይነት ጣዕም ይኖራት ነበር? መተለን አንድ ሰው ዘለመኝ፣ ከዳኝ፣ በደለኝ፣ ወደ ዳኛ ብሄድ አልሰማም አለኝ፣ ወደ ንጉስ ብሄድ አልሰማም አለኝ፣ የት አባቴ ልሂድ? እንግዲህ ዝም አልኩና የውመ ልቅያማ ይባላል እዛ ሀቄን የማይወስድበት ቀን ከሌለ ምን ይሆን ነበር? የአላህ የአዱንያ ጣዕም ምን ይሆን ነበር? ምንም ጣዕም የለውም። ላኪን አንድ ሰው ሰብር ያደርግና ኸላስ ነገ ገንዘቤን እመልሳለሁ። ሱብሓነላህ አልዓዚም። አንድ ጓደኛ ያለ በጣም የምወደው ጓደኛ ነው። እዚህ ሳውዲ አረቢያ አንተ በስምህ ቤት አትገዛም፣ ክልክል ነው። ማንም ሰው ሳውዲ ያልሆነ በስሙ ቤት አይገዛም። ሰውየው ቤት ገዛ፣ በ300,000 አንድ ቤት ገዛ፣ በአንድ ሳውዲ ስም አደረገው እና ከሳውዲው ጋር በጣም ጓደኝነት አላቸውና በሱ ስም አደረገውና አሁን እየኖረበት ነው። መጣና ሶስት ሰዎች ነበርን፣ ቤት እንደገዛ ነገረን። ደነገጥን። እንዴት 300,000 ገንዘብ ከፍለህ በስምህ ያልሆነ ለምን ቤት ትገዛለህ? ነገ ቢከዳህስ? አላቅህም፣ ወረቀቱ በሱ ስም ነው፣ አላቅህም፣ ሂድ ቢልህ ምን ታደርጋለህ? አል ነው። ታውቃላችሁ መልሱ ምን ነበር? ካ ብሎ ሳቀኝ። ደነገጥን። ምንድን ነው የሚስቀው? አል ወላሂ አለኝ፣ ቢያረገው ለእኔ ጥቅም ነው አለኝ። ሹፉ ልኢማን፣ ኢማን ተመልከቱ። ኢማን ቢከዳኝ አልሰጥህም ያንተ አይደለም ብሎ ቢያባረኝ ወላሂ እደሰታለሁ አለኝ። ምክንያቱም እጃችን ተጠምሮ ሰደቃ አንሰጥም እያለ አስቸገረን አለ። እሱ ትራንስፈር ቢያደርግልኝ ወላህ እደሰታለሁ አለ። ሟሟን እኮ ሶስታችን ወላሂ ፍሪዝ ሆነን ኸላስ። ሳቀና ያ አኺ አላህ እኔ ደስ አይለኝም ካደረገው ግን ነገ ኤቭሪ ሰንት እንዲያውም አላህ እጥፍጥፍ አድርጎ ነው የሚመልስልኝ። ነገ እኮ እንገናኘን፣ ነገ እኮ እንገናኛለን ብሎ በቀላሉ ስነግረን የኔ ኢማን ራሴ ናቁት፣ ወላሂ ናቁት። የኔ ኢማን ንቅ ያኒ በንቀት ነው እንትን ያልኩት። በዚህ አይነት ከወሰድካት አዱንያ የውመል ጀዛ የውመል ፈስል እንዳለ ታምናለህ። ኢዘን ያ እኽዋ يوم القيامة ياندندو يتزلمو حقون يميوسدبت كان باينور نورو أصلو يا الدنيا مفتر واقع اللاتم الدنيا ستصبحيش أكل مالي لا جزاء زي بولتو يعني خلاص فرد بيت يلم قتل أولادي كلهم برشاش أرجو مستينا لجوتشم بمول قدلاتشو حق أنا مسات أين تاتا مسكينوش موتو من لارج منم طيب نجس منم نجمي بحال نجر يلم كسركو لا جزاء أحرق الشعب كلهم أهون بشار الأسد لم يرجو صوست متو أردت متو شي بإساتك قتلاتشو طيب فرد يلم أمم المتحدة يونايتد نيشنز منامن يمي بالو فانديا هونو أورجانيزيشن بمولو زم بلو يتملكوتنو طيب جزاء وما شيء وسدال نجي يهنا غير باينور نورمو بتام طيب زنا بمحارمي ان مس بالي الله تسيت بأهته باكسته بمن زينا درجة سويو تقاتلك عزنك فتح ست فتح التعزيل سنة ميقدل سنة ميقات عسو يلم مكنيات ميهاب تام لجنو يا جنرال لجنو زنبل نجي قالي نجي باي نور نورو يا الدنيا تأمن لهون والله منم نجر لهون هاي إلى آخره نزي قتلنا يا آخرك أن منورو انقل راسو بلوجيك بچنكلات اندي قبه اسفل قال مكنياتهم الله الدنيا يفترات سوچو يفتره زم بلن اندفلقن لنشاف ربتك هوني بدلو سوي يزلمو سنت سوي يقدلو كفيا باينور نورو يا الدنيا تكمن من تهونو فردك لله فتك لله لالهو بس سؤال صار اني لمسالي بزوت رسرا سرهوت سنت صدق اتصدقوت سنت انتن قدقواد وها يوها قدقواد بيقى طرو يهدكو قفركوت سنت أيتام 30 أيتام لأسر أمت بجنزبي يدركو أستمر كواتشو أبل لهواتشو أتتواتشو أصدق كواتشو سوات طيب من دنو منم بقى يتي موشيك اللي بال تبلهال قال لك إيه؟ لا ندزي بيهون والله السرام عند قول قوانا مال كفرم جزاء كليلي طيب وطيعوا الوالدين أباتينا الناتي لاربا متنو لك اقرات شو يسامكو قلات شو ياتبكو مار ولا لا ياتطهو كل جو تشي بلاي بتامن يانك تاكبا يانك باكبكو يا صدقكو اتشو اباتي الناتي سوات منم فري يلم طيب لمن لفالهو جنزبي بمولو لمن السكربتم لمن بزينا انتن الالفم مكنياتهم جزاء لنا لمن بريطانيا بلندن كورس بلتشي باريس لمن إرات البلام لمن الزنان نام لا يما ينسسات اقبارنو اني قد امنال له تروس راك سرهو نيجي اندا مكفل بزيهنو من سراو يك بينور نرو والله والله الدنيا آخيرا هلتم لمردات قرآن ما يسفل لقم نبر قرآن مطا قرآن بينور چنك الله تفتا سرهو لمن تفت أركون قدي يبدلك التكتا ጥሩ የሰራ ስራ ያኒ ጥሩ የሰራ ካልተከፈለ ጥይ ምንድነው ትርጉሙ ብለን ራሱ يوم القيامة እንዳለ ማወቅ አለብን ኢዘን يا اخوانا دعونا نقرر الان እዚ ያላችሁ በሙሉ ሶስት ነገር እንመንባቸው ሶስት ነገሮች እሰጣለሁ አሁን በዚህ ሶስት ነገር እንስማማ አንዱ سكون أو سكوت الله سبحانه وتعالى على من يكثر الجرائم بزوان جلوش ياد الرقي سو عند سو الله زم بلو سيايو لا يعتبر سكوت يا الله زمتا زمتا أي بالم من دنو ببالو يه نقر انديوم يباسي يكفى نقر سلاس كمت ألتنو زم يالنجي الله يلم مالتا يكلم اندي الله يلم مالتا يكلم جزاء يلم كمالت አላህ የሚባል ነገር የለም ሁለቱም ኢኳልስ ሁለቱ አንድ ናቸው ስለዚህ አንድ ሰው መጥፎ ስራ እየሰራ ሰው የገደለ ዚና ያደረገ ሐራም የበላ ሰው የበደለ እሳት ያቃጠለ አላህ ዝም ካለ فتح يلم كتب عليه الله يلم ما لتي قلال لكن الله زم يملو نجر لا تلك نجر نو ما يستبق ان يالو اشي يه عندنيا بزي ان من وندموج هلتنيا لو لم يخلق الله سبحانه وتعالى الجنة والنار لا فائدة لحياتنا جنانا نار جنانا جهنم باي فتر نورو الله سبحانه وتعالى እዚህ አዱንያ መኖራችን ምንም ፋይዳ የለውም ምክንያቱም አይናችን ጆራችን ህይወታችን በሙሉ ለነሱ ነው የምንሰራው እንዴት ከጀሃነም ልርቅ ጀና እንድገባ እነሱ ባይኖሩ ኖሮ ለምን አሰራኝ ሶስተኛ لا يصل احد حلما كحلم الله مهما كان الانسان يا اللهን صبر يا اللهን تقست የፈለገውን ነገር ቢሆን ነቢ ቢሆንም ሰውየው እንደ አላህ ሰብር እንደ አላህ ትዕግስት እንደ አላህ መጠበቅ አልተፈጠረም እስካሁን ድረስ ነቢያችን ቢሆን ነቢያችን ሳሰለም ሰው ናቸው እንደ አላህ ግን ህልም ህልም ታቃላችሁ ህልም ማለት ትዕግስትና ሰብር ለምንድን ነው አላህ ሱብሃነሁ ወተዓላ ይሄን አይነት ሰብርና ይሄን አይነት ህልም ያለው ብለን ብንጠይቅ ምክንያቱም زروه زروه زله زله يتنو متهدو مجرشا با الله اجس لم الترف من اس تشكلو الله سبحانه وتعالى لمن يتشكلا سلزي انزي سوس تسمع متنال مجمريا الله زمالته زم عدلم ولتنيا الله سبحانه وتعالى جنة نار مخلقو very logic نو كالتفترو النسو انيا مسراتاتشن وقال نبرو سوستنيا يا الله انت قست يمي مسل تقست يلم اوكي يهن كاوكن بهالا اهون ودى تفسيراتشن هيدالن يقول سبحانه وتعالى وهذه الدقيقة المحددة ان يوم الفصل كان ميقاتا ايش معنى ميقاتا يهن ان انت كاكابر تنستاتشو ودى الله متهدو بتك ان كاهم بهالا ميوسن نقر عدلم ወይም እናንተ እንደምትፈልጉት አይደለም ገና አላህ Subhanahu Ta'ala ሰማይና መሬት ከመፍጠሩ በፊት የተቆረጠ ነገር ነው ሰዓትዋ ደቂቃዋ ሰከንዷ የየውመል ቂያማ ቀን ተጽፏል ተደመደመ ይሄ ማለት ነው ኢነ የውመል ፈስል ካነ ሚቃታ የውመል ቂያማ መምጣቱ ሚቃታ ايش معنى ሚቃታ ሚቃታ يعني جاءت من الوقت مؤقته مؤقته ጊዜው የተወሰነ ነው إن يوم الفصل يعني يوم القيامة جزيو يتوسن يتقرط قلة نجرنو ما تشنو نجري لما هو فلق الله هني الله قرطه تال خلاص وصنه تال لمثال إن من لالو رب لك بأسرع عند ساعات عند دقيقة ما نتقبكم عندك أمر ما عندك النسم إن نفند دوالن بيا كتناجركو exactly رب بأسرع عند ساعات የሚፈነዳው ነገር ይፈነዳል ይህ በኔ አሰት ነው ولله المثل الاعلى الله قال ግን አሁን ካልኩቲኔ 100 ሺ እጥፍ ነው اذا الله من قال ان يوم الفصل يوم القيامه ማለት ነው ደጋግሜ ልንገራችሁ كان ميقاتا وقت ግዜው ቀኑ ሰዓቱ የተወሰነ ነው አንድ ደቂቃም ወደ ኋላ ወደ ፊት አይሄድም መቼ ነው الله سبحانه وتعالى ገለጸልን كذاك اطلع له يوم ينفخ في الصور فتأتون أفواجا ينو قنو يوم نأمر إسرافيل إسرافيل تاك اللاتشو تلالكو تشو ملائكوش أراتنا تشو جبريل ميكائيل إسرافيل ملك الموت النزيب إنيام ناك أتشو تلالك هلتنش أمرالن رضوان يجنة أباك مالك የጀሃነም ጠባቂ ነው 8 እንጨምራለን ወይም 4 እንጨምራለን ወይ 8 ሐመለተ አርሽ አርሽ الرحማን ተሸክሞ ያሉ አሁን 4 ናቸው የውመል ቂያማ 8 ሊሆኑ ናቸው እነዚህ በቁርአን በሱና ያወቅናቸው ናቸው ላኪን ቁጥራቸው ግን الله اعلم ትሪሊየንስ አንድ ቢሊየንስ ምናምን ናቸው መላእካዎች። ከነሱ አንዱ እስራፊል ይባላል። እስራፊል ምንድነው ስራው? እስራፊል ያ ቡቁ ቡቁ ታቃላችሁ መለከቱ ወይም ደግሞ ጥሩምባው ይዞ ያለው ከተፈጠረ ጀምሮ ይሄ ነው ያልኳችሁ ወንድሞች። ኩፋር ሆነን እንድንወጥ እንዳንወጣ አደራ አደራ። አንድ መላእካ ሰማይና መሬት ከተፈጠረ ጀምሮ እስካሁን ድረስ እስከ يوم القيامة ጥሩምባውን ይዞ ቁጭ ብሎ ይጠብቃል? هكذا قال النبي صلى الله عليه وسلم ان صاحب السور ينتظر امر الله على النبي صلى الله عليه وسلم يا ጥሩምባው ያዘው ከፈጠረው ጀምሮ سيدنا اسرافيل ጥሩምባው ይዞ ደቂቃ እየቆጠረ ነው መቼ ነው አላህ ተዛዝ የሚሰጠኝ ቡል አርገውና ሁሉ ሰው እንዲሞት ይላል። طيب رزمه ላንተ ነው የረዘመው ለአላህ ግን አንድ ደቂቃ ነው። اذا يوم ينفخ بو سيلو انتنوس اسرافيل يتونو من افخو في السوري سور مالت ياو بوقو ترنباو مالتنو يوم ينفخو في السوري يهنگر ستسمو فتأتون افواجا هل سو يموتنا اربا كان كويتو يم اربا امت كويتو هل كمريت تنستو افواج افواج بودن بودن بودن يهوناتشو ودنيت متألاتشو الى الله سبحانه وتعالى يوم ينفخ في السور. شيخ ابراهيم عند درو عدلم عند تلوني فلقالو ابدوال لم دنو ميدغاغمو بتلوني منم عدلم ادغاغمو الله نجي ستايقاچو جن اندزي ايت اغلالص انكون بنطبق يوم ينفخ في السور من مالت نو سلاچو يهن كله عند ابد يدغاغمكو اناقم مالتو جن ياسلقسنيال باونت يوم كان مالتنا ينفخ ترنباو ممتاو في السوري ترنباو ممتاو كان ياسي كست فتأتون أفواجا كتا ودني بدن بدن هنا تشتمت اللاتشو. إسرافيل بأن ينفخ في السور أي في القرن قرن بلال ويم سوري بلال. العجيب يا أخوة بتأمي قرمو أن إسرافيل موكل بهذا السور منذ خلقه الله التقم السور ينتظر امر الله يعني ترنباون يزو بافو لا يزو يتطبق له دقيقه قرو 2 دقيقه قرو يا له نو نبياتين كمطو انكون 1400 هنوال امت سلازي سراو يهنو معناتنو ميكائيل لتاوقوت تقلالا كسما يميوردو رزق وكيلو ميكائيل نو تقلالا لمتو 24 شي نبيوتش ل 314 رسولوتش يا الله ملكت يميا درس جبريل نو. اذا جبريل يا وحي نو ميكائيل يا رزق نو اسرافيل دمو يا ترومباون يزو يا ميغنج ملائكه نو. طيب من فهم هذا المعنى يهن اهون يا الكو ترغم يا وقه اسرافيل ملتقم السور اسرافيل ترومباون ديازي يا وقه سو يفهم هذه الآية أهون يملاتشو آية كتانو ميقباو كني قال لاتشو اندموش اسكهون يالكوت سلا سور يوم ينفق في السوري يتردسو أهون يمكرا لاتشو آية تردد لاتشو. يقول سبحانه وتعالى يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد غد يتشنك ألن تردروا يفلكوت نجا مالت نو قد ان انت مؤمنوش اللهم فرو نجا مچيو يهونو انتنو يا نجا نجا ميمطاو كن الله فرو يهن كن فرو مچي نو نجا انيا نجا يمناقو افتر 24 اورس نو اللهم ميلو لسنت مليون عامت يميمطا نو نعم غدن علو ما قدمت لغد سماه الله غدا ليش لان كل ات قريب يميمتا كله قرب نو يولاچو اسرافيل لسنت مليون عامت ترومباون يزي يطبقه نجا نو كنجا وديه ياله نو. اذا بالله اقطاطر يوم القيامه نجدش يا ايها الذين امنوا اتقوا الله نعم مدنا يالو يا ايها امنوا اتقوا الله ولتنذر تملكتو ولتنذر نفس يندندج تملكتو ما قدمت لغد ለነገም እንዳዘጋጃችሁ ስንቃችሁ አብዙት ለነገ ኢዛን የውም አልቂያማ ነገ ነች ነዓም ወላሂ የእስራፊል ጉዳይ ከተረዳችሁ የውም አልቂያማ ነገ መሆኑን ታውቃላችሁ ከዛ ቀጥሎ ምን አለ ፈታቱነ አፍዋጃ አይ ፈተኽሩጁነ ሚነ ልቁቡር ከቀብር ወጥታችሁ ነዓም ጀማዓት ጀማዓት ጀማዓት ሆናችሁ ትመጣላችሁ ልክ እንደ ከብት አይደለም የምትመጡ ممكن إثيوبيان بمولو عند مريض يدرق الله والله سبحانه وتعالى يمتعلو يت ود أرض المحشر بريطانيا وين بمولو عند مري وين دمو بنبي بنبي وانا ونقرب بنبي يا موسى تكتايوش يلا الفو يبالان يالفالو يا عيسى تكتايوش يالفالو كذا يا إبراهيم يا زكريا يا يحيى تكتايوش إيان داندو نبي يسو باندرا يزو ተከታዮቹ በስተጀርባው ይሄደ ወደ አርድ المحشر ይሄዳል please leave it ኑሩበት ይሄ ነገር እንደ ሙሐደራ ተስሙት ነገ የሚከሰተው ነገር ነው መጨረሻው ረሱል ሰለላሁ ዐለይሂ ወሰለም ይጣራሉ يا رسول الله اقدم بأمتك የነቢያችን উম্মት ሲመጡ መጀመሪያ ዋይታወቅም መጨረሻው ማይታወቅም ብዙ ናቸው ምክንያቱም አንዳንድ ነቢዮች አሉ አንድ ሰው ብቻ ያመነላቸው 10 ሰው ብቻ ያመነላቸው ሰይድና ኑህ 950 ዓመት ዳዕዋ አድርጎ ሲያበቃ 12 ወይም 8 ሰዎች ነው ያመኑለት የነቢያችን উম্ম ይመጣሉ ስንት ሚሊዮን ሆኖ ነቢያችን ተከትሎ ይሄዳሉ ይህ ማለት ነው አፍዋጅ ነብዩ የሚከተሉ ጀማዓ ጀማዓ ጀማዓ ጀማዓ ቡድን ቡድን ሆኖ ሁሉም በአንድ ቦታ ይሰበሰባሉ አሁን ለምሳሌ የአመት የኢትዮጵያ ቀን አለ አይደለም ነጻነት የወሰደበት ምናምን የሚባለው ለምሳሌ የሳውዲ አረቢያ የነጻነት ቀን የብሪጣንያ የነጻነት ቀን ሁሉ ሰው ተሰብስቦ በአንድ ሜዳ በዓል ያደርጋል ልክ እንደዚህ እንሄዳለን ማለት ነው ፈታቱነ አፍዋጃ فتخرجون من القبور جماعات جماعات فسر العلماء الجماعة جماعة كل نبي بمن يتبعه دون أن يستطيع أحد منكم التخلف عن الحضور عند سو تدبكو ودو هلا ودو بستجر بالي قوة تايتش لمزاقزي إيان دان دو مريون يتكتلي ودنتن هيدال سيهدو عندان دو سو چالو هلت مستين براتشو ጎብጠው ይሄዳሉ ወደዚህ ወደ ቀኝ ወደ ወደ ግራ ተጠምዝዘው ጠመው ይሄዳሉ አረ ይባላል ዘአርድ አልማህሸር ይሄማ ሁለት ሚስት ነበረው ወደ አንዱ ጠጋ ብሎ አንዷ ሲስማት አንዷን ብጥፍ ይሰጣት ነበር ወደ አንዷ ሄዶ ሁለት በግ ሲያርዳት እዛ ጥንቸል ያርድ ነበር ወይም ደግሞ አይጥ ያርድ ነበር ወይም አያርድም በቃ እንደዚህ እንደዚህ አይነት የማያስተካክል አዳላ የማያደርግ በሁለት ሚስት ይህ ነው እንግዲህ የውላችሁ ተከሻው እንደዚህ ዘንብለዋል የሚባለው ይሄል ነበር طيب ሌላ ደግሞ አንዳንዶቹ እየተወላገዱ እየወደቁ እየተነሱ ሲሄዱ እነማን ናቸው እነዚህ እነዚህ ደግሞ ሸይጣን የለከፋቸው ይመስላሉ ሪባ የሚወስዱ የነበሩ ናቸው ሱብሃንአላህ እንደዚህ ነው አው በሱረት አልበቀራ እንደዚህ ተመረናል الذين ياكلون الربا لا يقومون إلا كما يقوم من كما يقوم الذي يتخبطه الشيطان إبليس يعني على كل حال ودليلان دان هيد أفواجا أفواجا النوت أهلا العجيب يا جماعة ما يحصل عند الحشر الزاس النسب السب بزيح الدنيا لفلافي ينبرو تناقاري ينبرو نقرنيا ينبرو ሁሉ ጊዜ ጭቅጭቅና ንትርክ የሚያመጣ የነበረው በጣም መጥፎ የሆነው ሰው አይጥ ውሃ እንደገባች ዝም አንድ ድምጽ አትሰማም ምክንያቱም የት ነው የምንሄደው ኢለ አይን ማን ነው የሚመራን እረ የት ነው ተብሎ ሰው በጭንቅላቱ የሚጫወትና ድምጽ ብቻ ይህን 50 ይባላል 50 ብቻ ነው የምትሰማው ምንድን ነው 50 አባኒስ አው የት ነው የምንሄደው እኔ እንጃ አላውቅም እንሄዳለን ኡሙሲያ ወየልን የት ነው የምትሄጂው እኔ እንጃ ይህን ድምጽ ብቻ ነው የምትሰማው ይህን አሁን ያልኩት አላህ በቁርአን ቁጭ አደረገው የቁል ስብሐ ወተዓላ ويسألونك عن الجبال فقل ينسفها ربي نسفا. ስለ ተራራዎች ይነግራ ይጠይቁሃል አላህ ተራራዎቹን በሙሉ እርግፍ አድርጎ ሊያጠፋቸው ነው። فيذرها قاعا صفصفا لا ترى فيهم عوجا ولا امتا. እነዛ ተራራዎች ሲደመሰሱ መሬት እንደ ቂጣ እንደ ዳቦ እንደ ቴብል ስትሆን يومئذ يتبعون الداعي يتبعون الداعية يعني እያንዳንዱ ቡድን مريون يتكتل هيدال يعني نبيون يتكتل هيدال لا عوج له يعني انت سو ودك اني ودك راي مهد يلم كرياتهم ملائكوتشو كببونكو عند سو لو موت اتاي تشلم ملائكوتشو بمليون يمكترو ملائكوتشو هزبون كبوال كذا قطلو من عليه وخشأت الأصوات دمسو ست عليه للرحمن لالله فلا تسمعوا إلا همسا የምትሰማው ነገር እባካችሁ ለማልቀስ እድል ያለው ያልቀስ። ማልቀስ የነብዮች ምልክት ነው። ማልቀስ የነብዮች ባህሪያት ነው። ወላሂ ወላሂ سيدنا عمر አንበሳ ነው። እንዲያውም አንበሳ በሁለት እጁ ጨምቆ የሚገድል بل ابليس شيطان بعمر زند ለማለት የማይችል عمر ከልቅሶ የተነሳ ሁለት መስመር ጥቁር መስመር ነበሩት። ከአይኑ ጀምሮ እስከ ጉንጩ ላይ የሚሄዱ ሁለት ጥቁር መስመር ነበሩት። ምንድነው ለትና ቀን ያለቅስ ነበር። ፈሪ ነው? አረ ፈሪ አይደለም። ጅኖች ሸይጣኖች የሚፈሩት ሰው ነው። አንበሳ ነው። ይሁድና ነሳራ ካፊሮች በሙሉ ሰባብረው በእግሩ ያስቀመጣቸው ዑመር ነው። ምን አስለቀሰው? ያአላህ ፍራቻ የጀና ጉጉትና የጀሃነብ ፍራቻ ነው። ይሄ ከሆነ እኛ ነው እንግዲህ ማልቀስ ያለብን። ተመልከቱ ምን ይላል አላህ ሱብሃነሁ ወተዓላ ወይስአሉነከ አንል ጅባሊ ፈቁል የንሲፉሃ ረቢ ነስፋ። አንተ ሙሐመድ እነዚህ ተራራዎች ምንድናቸው ምን ሊሆኑ ነው ብለው ሲጠይቁህ ንገራቸው እነዚህ የጅአሉሃ ረቢ ነስፋ ነስፋን ማለት ነው እንደሌሉ ሜዳ ያደርጋቸዋል የውም አልቂያማ ፈየዘሩሃ ቃአን صفصفا من مات نو صفصفا قاع مالت عند نجر اللي لو مريت مالت نو صفصفا لا ترى فيها عوجا ولا امتا داغتم قلقلتم يابطه يتنسى اتايم مريت بتشا لك اند تيبل تونالچ يچ مريت يوم اذين بزا غزي يتبعون الداعيه يعني يعني مري علي يا موسى حزب موسى يمرعچوال يا امه محمد نبياتين يمرالو بزي ايهدو وخشعت الاصوات ياندندو يسو دمص ايسمام غومبس بلو لمن نو يعني خشوع ناخذو يدرغو للرحمن وخشعت الاصوات للرحمن فلا تسمعوا الا همسا يالكواچو ابواني حبيبي يتم هدو ينفكو فرحو يمتلو همسا يبالال يبيچا نو متسماو يوم اذين ياكن لا تنفع الشفاعه الا من اذن له الرحمن ورضي له قولا الزقزي املاج استراقي يميبال يلم الله يفلقلت بيچا نو سبحانك ربي سبحانك والله فره حق حقيقه اني فره وين نجر كان انت بفيت نو يقراهوتي نايا لكن اسفرني حقيقه. ومعنى قاعا صفصفا يعود الى الجبال ان الزتراراوچ باعتبار اجزائها السف السفلى الباقيه كسر مسرتوا تنقلات هيدالچ يعني بمريت ترارا يبل اتايم بعد النصف لانها هي الباقيه بعد قلع الجبال. والقاع هو المنكشف من الارض مريتو بتشانو متايو تمام. والصفصف الارض المستويه قاعا صفصفا مالت تراراون تنقلو سيهد صفصف يهونو لمات يهونو منم نجر يلبت عند تطر ما يتايبت مريت لط يا لمريت ازانو من هيدو. طيب وفتحت السماء سبحان الله بزيه اينت انيا تملكتو انجري اهون يعني ليفيت سول غزي ليفيت يملاچو مندنو عيشو وسط هوناچو يتردوت هيدو يتردداچو شي اهون كمريت وطان እያንዳንዱ ህዝብ ነቢዩን እየተከተለ ይሄዳል። አሁን እየሄድን ነው፣ ባካችሁ እየሄድን ነው። ይታያቸዋል፣ እኔ እየታየኝ ነው። እየሄድን ሰማይ ይከፈታል። ሰማይ ቀጥታ ይቀደዳልና ይከፈታል። ለምን ይከፈታል? የቁል ወፉቲሐት ሰማኡ ፈካነት አብዋባ፣ በሩ ይከፈታል። ሰማይ በሩዋን ትከፍታለች። ብዙ በሮች ነው ያላት። በሩዋን ትከፍትና ትቀደዳለች፣ ሰማይ ይከፈታል። ለምን لماذا فتحت السماوات يا رب يا ربي لماذا فتحت السماوات عند قد لي أسايين نو نعم الجواب يزيت ياك أملس الله راسو إمل السوال من على الله سبحانه وتعالى يوم تشقق السماء بالغمام ونزل الملائكة تنزيلا بروتش ستكفت سماي ملائكة ينتبات يوردالو يوردالو ملائكة من لمارك الملك يومئذ الحق للرحمن اي يهن ايت ستاي يهن كستت ستاي تلقو نقسنتنا تلقو كبر لا الله بيتشا مهونن بزاك زي تاكل الملك يومئذ الحق الملك الحق يعني ونتنيا ومنقسنت هو للرحمن وكان يوما على الكافرين عسيرا ይየዛቀን ብታይ ካፊሮቹ ቀኑ አሲር ነው ለነሱ። አሲር ማለት ጨካኝ በጣም ቀጪ ሆነው ክፉ ቀን ነው ለካፊሮቹ። ويوم يعض الظالم يوم يعض الظالم ዛብታዩ ዛሊሞች በሙሉ እጃቸው ሲነክሱ በመጸጸት በመቆጨት እጃቸው ይነክሳሉ። አንዳንድ ቀን እኮ አንድ ወሬ ይመጣና ስትፈራ ምንድነው ታረጋው ጣትህን ትነክሳለህ። እነዛ ዛሊሞች يوم القيامه ጣታቸውን አይነክሱም ይበላሉ እንጂ ያኝካሉ። እንደዚህ ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتا ويلي ويلي ويلي ويني ويني ويني الى سو محمد التكتية بهون من نبر البيت يا التي ليتني لم أتخذ فلانا خليلا ماركس بل تكتلك نبر يا أمريكان سيستم مودرن يتبالو منقر بل تكتلك نبر نبيون بيتشا بكتل نبر. يا جماعة ان انت يقول الحمد لله الآن نبياتشن يمتكتلو حجاب يمتارقي سيت يعني بالشن تقبك اش يبالشن حق يمتبكي يمستن حبك كهل مطفو نغير يراكو الله عززهم تادرغو احمد الله الان الان الان الان اهون الحمد لله بلو مكنياتهم بزاق زي بمسأسات انتلال له ليتني ويالي لمن تنو محمدنا الكتلم شيخ ابراهيم ببالتوك ندزي ندزي سيلن بك عندان بكزي اتنيا نبر شيخ ابراهيم يتناقرو اتنيا نبر عندان بكزي تلفزيون يايهو የሳቸውን ሙሐደራ እሰማ ነበር። ቢላህ አለይኩም ጠይቃችሁ አሁን የምለው ሙሐደራ ቴሌቪዥን ያየህ ነው የሚሰማው? ከሚስት ጋር ያወራህ ነው የሚሰማው? አሁን እነቴ ነው ወላሂ ልንገራችሁ ኳስ የተጫወትከው ነው የሚሰማው? ይህ ሁሉ ልብህ ሰጠ ነው የሚሰማው። لم اتخذ فلانا خليلا لقد اضلني عن الذكر يا طفاني ጓደኛዬ ነው يا طفاني ماركس ነው ለኔ ነው يا طفاني يهلو تستوصله بعد إذ جاءني وكان الشيطان للإنسان خذولا ثم بعد ما ينزل الملائكة هون قدي ملائكة وردوا وديت ودنيا من اللي يرقوا ليكبون أكبب بارقوا أني أترهنو أنت سون دا يملت. ثم بعد ما ينزل الملائكة ويتم الحساب حساب تدرج يتشن آيات السماء والله والله أهون يمكراتشو آيات السماء اني الله من ما مخلونا قالو ان حسابو تعلق يا جنه سوت ود جنه هدو يا جهنم سوت ود جهنم هدو ميداو بادو قري الله من يا رجال تقالاتو انزي اهون يميادنقون سبات سماي ልክ እንደ አንድ ብጣሽ ወረቀት ጥቅልል ጥቅልል ጥቅልል አርጎ ይጥላዋቸዋል። የት ነው የሚጥላቸው? አላህ ዓለም። ላኪን ለአላህ ሰባት ሰማይ ለአላህ እንደ አንዲት 5 ሴንቲሜትር ስኩዌር የሆነችው ወረቀት እንደሱ ነች። ኬታ መጣ ነው ይነገር። ቁርአን ባይናገርም እንደዚህ ነው፣ ግን ቁርአን ተናገረ። انا اقول لكم قلب قلب ነው ማለትቹ ሰባት ሰማይ ለአላህ የጥዊሃ ጠውየን او يطويሃ ጠየን ወረቀት ጥቅልል የሚያረጋቸው ነው። ماذا تقول يا شيخ ابراهيم ሰባት ሰማይ እንደ ወረቀት ይጠቀልላቸዋል? نعم ከነጋ ተከታተሉ ወንድሞች። يقول سبحانه وتعالى في سورة الأنبياء 104 آية 104 متو أراتنياو آية بسورة الأنبياء يقول سبحانه وتعالى يوم نطوي السماء كطي السجل للكتب عند مصحف أمتنا ورقتك للدرجة من ترجع له تقلل وستي تقلل تقلل تقلل درجة بإجلات يزول له سبعة سماي الله እንደዚህ ወረቀት ተቀለል ተቀለል አርጎ ይጥለዋል ያቃጥለዋል። الله اعلم የት ነው የሚጥለው? الله اعلم يوم نطوي እንጠቀለዋል ማለት ነው። يوم نطوي السماء كطي السجل للكتب كما بدأنا اول خلق نعيده መጀመሪያ ከማንም ነገር ሰማይና መሬት ተፈጠርነው አሁንም ማንም ነገር እናደርጋቸዋለን እናጠፋቸዋለን። አሰማይና መሬት ምናምን የተፈጠሩ ለኛ ናቸው። ሰማይ እንደ ሲሊን ያደረገው፣ መሬት እንደ ፈርሽ ያደረገው፣ አትክልትም የመጣለ ለኛ ነው፣ እንስሳውም የተፈጠሩ ለኛ ነው፣ ጀና ጀሃነም ለኛ ነው። الآية 104 في سورة الأنبياء يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين عند وركت تقللا مريت الناس سماء هلوم انت الله تشوالنا عليه يعني تعاد السماوات إلى العدم سماء إنا مريت النبرم أهنم ودتفات يطفو على الله سبحانه وتعالى كما كانت كذلك بل الكون كله بل هلو الله فتروا البحر البحار تسجر يهم بحر يمتايوت 3 4 يا مريتون اكل 3 اراتنير ليقاتلوا الله لي اقاتلوا نو اند بنزين تقاتلوا بنو يطفال ما يبقى الا اهل الجنه في الجنه واهل النار في النار يميبقاو يميقراو هلو طفتو يميقراو የጀነ ሰዎች በጀነ የጀሃነም ሰዎች በጀሃነም መጨረሻ የሌለው ይቆያሉ። የጀማዓ حق لهذا الرجل الصالح من السلف እንግዲህ ይሄን ነገር ከሰማን በኋላ ያ ሰሃቢው ኡነቱ ነው ኡነቱ ነው ይሄን ነገር ሲል ምን አለ ሰሃቢው መሰላችሁ? ሰዎች ለ20 አመት አልሳቀ አትሳቁ ማለት አይደለም። ነቢያችን ይስቁ ነበር፣ ሰሃባዎችም ይስቁ ነበር። የሰሃቢ ግን ልቡ ተዘጋ፣ አልስቅም አለ። ለምንድነው ማትስቀው አሉት። በል እኔ እናንተ እንዴት ሳቅ እንደሚመጣባችሁ ይገርመኛል አለ። እንዴት እንደምትስቁ ራሴ ልስቅ ፈልጋለሁ፣ ግን የማያስቅ ነገር በፊት ላይ እየተከሰተ በቃ አስቸገረኛል። ምንድነው قال انا اتعجب كيف يجيكم الضحك عندنا متسقوا قرم له وامامكم هذه الاهوال والصراط مسافته 3000 سنه اهون سنجلصو يقينو كستت صراط يتبالو ي 3000 عامت منجد يفيتاچو تزرغتوال ياله انديت لو ساق يمطاباچو اني صراط اكو الف هوال بستجربه نو يطالكو سيلون اذا غزي نو يسنت امت يمسقوا عليه سبحان الله العظيم فطر الله سبحانه وتعالى من عليه وسيرت الجبال سبحان الله فكانت سرابا اي اندالكواچو تراراوچو يطفالو لك اند سراب اند بننتن يهونالو معناته نو. ثم قال سبحانه وتعالى بعدها كذا قطر الله من عليه ان جهنم اهون قديه يا جهنم نجر ቀጥታ ጀሀነብ ውስጥ ቁጭ ያኔ አላህ ስብሀነ ተዓላ ጀሀነቡን አቅርቦ እኛን ወደ እኛ እየገለጸ ነው። ኢነ ጀሀነመ ካነት ሚርሳዳ ሊጣጊነ መአባ የሚለው እንሻ አላህ ለሚመጣው ሳምንት ይሆንልን። ይህን ካልኩ እዚህ አሳረ። ምክንያቱም የጀሀነብ ጉዳይ ስንገልጽ ደግሞ ያኔ ጸጉራችን የሚያስቆም ነገር ነው። እነ ጀሀነመ ካነት ምርሳዳ ሊጣቂነ መአባ ላቢሲነ ፊሃ አሕቃባ ላ የዙቁነ ፊሃ በርደን ወላ ሸራባ ኢላ ሐሚመን ወገሳቃ ጀዛአን ዊፋቃ ኢን ሱብሓነላህ አልዓዚም። ይህን ነገር እንግዲህ ለመጣው ሳምንት ለሰኞ ይሆንልን። አላህ ስብሓነ ተዓላ ልብ ይስጠን። ልብማ አለን፣ ስጋው አለን። ያ አላህ የሚወደው የሚያስብ ልብ ይስጠን፣ የሚያስተነትን ልብ ይስጠን። ይህን ሲባል የቆየው በጭንቅላታችን አስገብቶ በደማችን አዙሮ ችን የምንመራበት አላህ ያድርግልን። ወላሂ ወላሂ አላህ ካልወፈቀን አንዳንድ ሰዎች አሁን ስለው የቆየሁት እንደ እንቁቁልሽ የሚያዩታል። እንዲያውም ጨርሶ የማይገባቸው ሊኖሩ ይችላሉ። አላህ ይጠላላቸው ወላሂ። ስለዚህ ነቢያችን እንዳሉ ነው፣ እብኩ አሉ አዩሃናስ አልቅሱ ፈኢን ለም ተብኩ ፈተባከው። እንቅልቅሶም ቢካላችሁ ጫን አድርጓት። ይች ነፍስ ማልቀስ አትወድም። እሷ መሳቅ መጫወትና መዝናናት ነው የምትወደውና ይች ነፍስ ጫን አድርጓትና እንድታለቅስ ነቢያችን እንደዚህ ይላሉ። ጠይብ፣ አሁን እኔ አንድ ጥያቄ ልጠይቃችሁ ወንድሞች። ጀነት ማን ነው? መጀመሪያ ጀናን ከፍቶ የሚገባ ቁልፉ ከማን ጋር ነው ያለው? ንገሩኝ። ስንገሩኝ ይህን አታውቁም እንዴ? ከነቢያችን ሳሰለም አይደለም? ምን አስለቀሳቸው? ነቢያችን ሳሰለም እግራቸው እስከሚያብጥ ሲሰግዱ፣ ሌሊቱን ሲያለቅሱ፣ እንባቸው እንደ ጎርፍ ሲሄድ ለምን ያለቅሳሉ? ያኺ ጀናን የመለኩ ጀናን የተሰጡ ጌታችን ነቢያችን ሳሰለም ምን አስለቀሳቸው? ሙሳ ምን አስለቀሰው? ዒሳ፣ ዘከርያ፣ ያሕያ፣ ዳውድ፣ ኑዕ ምን አስለቀሳቸው? ዑመር ምን አስለቀሰው? ያንድም እኛ እንበልጣለን ከነሱ። ኢዘን አልቡካኡ ኒዕመቱ ሚንላህ፣ አልኸውፉ ኒዕመቱ ሚንላህ። አንዳንድ ሰዎች ማልቀስ የሴት ድክመት ያኔ የሰው ድክመት መስሎ ይታየዋል። ላ ወላሂ የት ታገኘዋለህ? ኬት ይገኛል ማልቀስ? ኢዘን ማልቀስ ማለት አላህን ፈርተህ ጀሀነብን ፈርተህ የውመል ቂያማን ፈርተህ፣ ይህ የነቢዮችና የሲድቆች ጠባይና ባህሪያት ስለሆነ ይልመድብን እላለሁ። ኢንሻአላህ ተፍሲሬ እዚህ አቁ። ለመጣው ሳምንት ኢነ ጀሀነመ ካነት ምርሳዳ ብለን እንጀምራለን። ወደ ኮሜንት ከመሄዳችን በፊት ግን አሁን እሙ መሐመድ አው እሙ ቢ ኡስታዝ ራቅብዬ أعوذ بالله من الشيطان الرجيم إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا. صدق الله العظيم، جزاكم الله خيرا. عفوا أستاذ.